بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. ሁለተኛው የዛሬው ነጥባችን የምንመለከተው አዕማሉ ልመላኢካ ዓለይሂሙ ሰላም፣ የመላእክት የስራ ድርሻ። የአላህ ሰላም በሁሉም ላይ ይሁን። የመላእክት የስራ ድርሻ ምን ምንድን ነው የሚለውን ለናሙና ነው። ይህንንም የተወሰኑትን ኢንሻአላህ እንመለከታለን ማለት ነው። አልመላኢከቱ ጁኑዱላሂ ሱብሓነሁ ወተዓላ። መላእክት የአምላካችን የአላህ ሰራዊቶች ናቸው። በተሁም ፊ ከውኒሂ፣ በፍጥረት ዓለሙ ላይ በተማቸዋል። ወወከለሁም ቢኸልቅሂ፣ በፍጡራኑ ጉዳይም ኃላፍትናና የሥራ ድርሻን ሰጥቷቸዋል። ወተንፊዝ አምሪሂ፣ ፈቃዱንና ትእዛዙን በአግባቡ ያከናውኑ ዘንዳ ማለት ነው። ታዲያ ከእነዚህ መላኢካዎች መካከል የሥራ ድርሻ ከተሰጣቸው ውስጥ አንደኛ ፈሚንሁም መን የንዚሉ ቢልዋሂ አለል አንቢያ፣ በነቢያት ላይ ዋሕይን መለኮታዊ ራእይን በማውረድ ከአላህ ተቀብሎ አድር ስለተባለው ነቢይና ረሱል መልእክትን የሚያደርስ መልአክ አለ። በዋሕይ ጉዳይ ላይ ኃላፊነት የተሰጠው ይሄ መልአክ ማን ይባላል? ወሁወ ጅብሪሉን ዓለይህ ሰላም። መላኢካው ጅብሪል ይባላል። የአላህ ሰላም በእሱ ላይ ይሁን። ሳሂቡ ሰፋረቲ በይነ አላህ ተዓላ ወረሱሊሂ ዓለይህም ሰላቱ ወሰላም፣ በአላህና በመልእክተኞቹ መካከል ጀስት እንደ አምባሳደር ሆኖ የሚያገለግል ማለት ነው። አፍደሉ ልመላኢካ ዓለ ልኢጥላቅ፣ አጠቃላይ ከመላኢካዎች ሁሉ በክብርና በደረጃም አላህ ዘንድ በላጭ ተብሎ የተገለጸ መላኢካ ነው። ይሄ መላኢካ በዋሕይ ጉዳይ ላይ ኃላፊነትና ተሰጥቶታል። የጅብሪል የዋሕይ ጉዳይ በቁርአን የተገደበ ሳይሆን አጠቃላይ መለኮታዊ ራእዮችን መለኮታዊ መጽሐፍቶችን ሁሉ ከጌታ አላህ ተቀብሎ አድርስ ለተባለው ነቢይና መልእክተኛ በማድረስ ስራ ላይ የተሰማራ ነው። አላህ በሱረቱ ነህል ምዕራፍ 16 ቁጥር 2 ላይ ምዕራፍ 16 ሱረቱ ነህል ቁጥር 2 ላይ አዑዙ ቢላሂ ሚነ ሸይጣን ረጂም ينزل الملائكة بالروح من أمره على من يشاء من عبادي على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون. ዩነዝሉ ልመላኢከተ ቢሩሕ፣ አላህ መላእክትን ከዋሕይ ጋር ያወርዳል። ወልሙራዱ ቢሩሕ ሁና አልዋሕይ፣ መላኢካዎችን ከዋሕይ ጋር ያወርዳል። ሩሕ ተብሎ ለምን ተሰየመ? ሊአነሁ ተሕያ ብህ ልቁሉብ ልመይተት፣ የሞቱ ልቦች ከአላህ ዘንድ በሚወርድ ዋሕይ ሰበብ ሕያው ስለሚሆኑ ነፍስን ስለሚዘራባቸው አላህ ሩሕ ብሎ ጠርቶታል። መላእክትን ከወሕይ ጋር አውራጅ ነው። ሚን አምሪሂ፣ በፈቃዱ አላ መን የሻኡ ሚን ዒባዲ፣ ከባሮቹ በሚሻው ሰው ላይ ለነቢይነትና ለመልእክተኝነት የመረጠው ላይ ያወርዳል ራእይን። ምን እያለ? አና አንዚሩ፣ አስጠንቅቁ። አነሁ ላ ኢላሃ ኢላ አነ፣ እነሆ ከእኔ በስተቀር በእውነት የሚመለክ አምላክ የለምና ፈተቁን፣ እኔን በብቸኝነት ተገዙኝ፣ እኔን ተጠንቀቁኝ፣ እኔን ፍሩኝ በማለት ነቢያቶች ይህንን ትምህርት እንዲያስተምሩ አላህ በዚህ መልክ ይልካል በማለት ይህ አንቀጽ ይነግረናል። ስለዚህ በዋሕይ በኩል የሥራ ድርሻ የተሰጠው መልአክ መኖሩን ያሳየናል ማለት ነው። ይሄ መልአክ ጅብሪል መሆኑ ቁርአንን በማውረዱ በሌላ አንቀጽ ላይ ተገልጿል። ሱረቱ አልበቀራ 97 እና 98 ላይ ማየት ይቻላል። በሱረቱ አልበቀራ ምዕራፍ 2 ቁጥር 97 እስከ 98 ባለው አምላካችን አላህ ሲናገር ቁል በላቸው ይላል። ይሄ አይት በተለይ የወረደበት ሰበብ النزول ምንድነው? አልሐፊዝ ኢብኑ ከሲር رحمه እንደተናገሩት አይሁዶች ነብያችን አለይሂ ሰላቱ ወሰለም ዘንድ ይመጣሉ። እና ምን አሉ? አራት ጥያቄዎች አለን። የነዚህን አራት ጥያቄዎች መልስ ነብይ ካልሆነ በቀር ማንንም ሊመልሰው አይችልም ይላሉ። የአላህ መልእክተኛም ጠይቁ አሏቸው። ነብይነታቸው ሊከተሉ ነው እንግዲህ ከተመለሰላቸው ባግባቡ። ሶስት ጥያቄዎችን በተከታታይ ጠየቁ። ሶስት ጥያቄዎች ተመለሰላቸው። እነሱም በመልሱ ተስማምተዋል። አራተኛው ላይ ምን አሉ? አሁን የቀረን አንድ ጥያቄ ብቻ ነው። ይሄ እኛን ካንተ ጋር አንድ ያደርገናል ወይም ይለያየናል አሉ። ጥያቄውም አላህ ማንኛውንም መልእክተኛ ወይም ነብይ ነብይ አድርጎ ሲልከው ከመላእክት በኩል ወዳጅ እንደሚያደርግለት የታወቀ ነው። ላንተ ከመላእክት በኩል ወዳጅህ ማን ነው በማለት ጠየቁ። ነብያችን አለይሂ ሰላቱ ወሰለም ጅብሪል ነው። በዚህ ሰዓት ምን አሉ አይሁዶች? ذاك عدونا من الملائكه ايما كملائكه متكل ينيا قندኛው ጣላታችን ነው لو كان غيره ميكائيل እንደማለት ነው ከሱ ውጪ ሌላ መልአክ ቢሆን ኖሮ በተከተልነ ነበር እንደ ሚካኤል አይነት ነው እሱ ብዙ ጊዜ በቅጣት ይዞ የሚወርድ ስለሆነ በቅጣት የሚያጠፋ ስለሆነ ጣላታችን ነው አልተከተልንህም በቃ አይነት ስሜት ያለው ነገር ሲናገሩ ጌታችን ቁጥር 97 እና 98 ላይ ተናገራቸው። ቁል በላቸው من كان عدو لجبريل ለመላእክ ጅብሪል ጠላት የሆነ ሰው ካለ فإنه نزله على قلبك يا ሰው በቁጭት ይሙት ብለህ ነገራቸው። ጅብሪል ግን ባንተ ልብ ላይ ቁርአንን ከፋፍሎ ያወረደው ነው። بإذن الله بالله فقال بان سلب لاي كفافلو اوردوتال مصدقا لما بين يدي فمستفيتو يالو قدمت ملكوتاوي مصاحفتوچن يمياراغغط هونو انزا مصاحفت كالله زند ممطاتاچون يميمسكر هونو قرانن بان تلاي كفافلو اوردوتال بله نغراچو وهدى وبشرى للمؤمنين لمؤمنانن بسراتنا ممريا هونو اوردوتال قل من كان عدوا لله لالله طلعت هنا سو دغمو كان ليل وملائكته عندهم لملائكته ورسله لملكتنيوچ وجبريل وميكائيل فتلي لجبريلنا لميكائيل الى مجمر علي وملائكته سن جبريلنا ميكائيلم يكاتتالو ابرو لملائكته طلعت هنا سو سير نجركن ከዛ በኋላ ሁለቱ ለምን ተጠቀሱ? ዚክሩል ኻሲ ማዕድ አልዓም ማለት ነው። ጥቅላዊ አነጋገር ውስጥ ከተካተቱ በኋላ ለብቻ ደሞ ተመርጠው በተለይ ለጅብሪል እና ለሚካኤል ሲል ይሄ የነሱን ልዩ ክብር ያሳየናል። አላህ ዘንድ ያላቸውን ደረጃ እግረ መንገድ ይገልጻል ማለት ነው። እናም ለነሱ ጣላት የሚሆን ካለ ፈኢነላሁ አዱውን ሊልካፊሪን እንደዚህ አይነቶቹ ከሃዲዎች ናቸውና አላህም ለከሃዲያኖች ጣላት ነው ይሄንን ንገራቸው ይላል አምላካችን አላህ። አላ ኩሊ ሐል እዚህ እንግዲህ እኛ ሙስሊሞች ምን እንማራለን ማለት ነው? ጅብሪል አለይሂ ሰላም በወህይ ጉዳይ ላይ ሐላፍትና የተሰጠው መላእክቱ መሆኑን እንረዳለን። ቁርአንን ያወረደው መላእክቱ ጅብሪል ከአላህ ዘንድ ተቀብሎ ማለት ነው። ሌላ ተጨማሪ አያት መጥቀስ ይቻላል። ሱራቱ النحل ከ101 እስከ 102 አራፍ 16 ሱራቱ النحل ከቁጥር 101 እስከ 102 ይህንን ሐሳብ የሚደግፍ እናገኛለን። الله سيناجر واذا بدلنا ايه مكان ايه بانقص مكاكل انقصن بنلوط والله اعلم بما ينزل الله يمردوا النجر اواقي نو بله نجراتهم قالوا انما انت مفتر الناس كن انت قطاكن انجي ليلا منم ما يدلهم قالوا بل اكثرهم لا يعلمون يا ይልቁኑ ብዙዎቹ አያውቁም አይረዱም ቁል ነዘለሁ ሩህ አልቁዱስ ሚን ረብከ ቢልሐቅ ቅዱሱ መንፈስ መላእካው ጅብሪል ከጌታ ዘንድ በእውነት የተመላ ሲሆን በርግጥ አወረደው በላቸው ይላል። በላይኛው ሱራ ጅብሪል ብሎ ጠርቶት የነበረውን እዚህኛው አያት ላይ ማን ሆኖ እናገኘዋለን? ሩህ አልቁዱስ ቅዱሱ መንፈስ ተብሎ ይጠራል። ቅዱስ መንፈስ ተብሎ የሚጠራው በሙስሊሞች ዘንድ መልአኩ ጅብሪል ነው ማለት ነው። እሱ ነው ያወረደው ሊዩሰብተ ለዚነ አመኑ እነዛ ያመኑ ሰዎችን ለማረጋጋት ለማጽናት ወሁደው ወቡሽራ ለልሙስሊሚን ለሙስሊሞችም መመሪያና ብስራት ይሁን ዘንዳ ያወረደው ቅዱስ መንፈስ ጅብሪል ነው ብለህ ንገራቸው። ሱራቱ ሹዓራ ላይ እንደዚህም 26ኛው ሱራ ሱራቱ ሹዓራ ከቁጥር 192 እስከ 195 ወኢነሁ ለተንዚሉ ረቢ ልዓለሚን ይሄ ቁርአን እኮ ከዓለማቱ ጌታ ከአላህ የተወረደ ነው። ነዘለ ቢሂ ሩህ አልአሚን ታማኙ መንፈስ ጅብሪል ይዞት ወረደ አለ። እዚህ ጋር ደግሞ የጅብሪል ሌላኛው የባህሪ ስሙ ማን ሆኖ እናገኘዋለን? አርሩህ አልአሚን ታማኙ መንፈስ ሆኖ እናገኘዋለን። ታማኙ መንፈስ ጅብሪል ይዞት ወረደ ብለህ ንገራቸው። አላ ቀልቢከ ባንተ ልብ ላይ ሊተኩነ ሚነ ልሙንዚሪን ካስጠንቃቂዎቹ ነቢያት ትሆን ዘንዳ በልብህ ላይ ከፋፍሎ አወረደው። በምን ቋንቋ? ቢሊሳኒን ዓረቢይን ሙቢን ግልጽ በሆነ የአረብኛ ቋንቋ አውርዶታል ብለህ ንገራቸው ይላል። በሌላ ቦታ ደግሞ ቁርአንን ወደ ጅብሪል አስጠግቶ ሲናገር እንመለከታለን። ሱረቱ ተክዊር 81ኛው ሱራ 81ኛው ሱራ ሱረቱ ተክዊር አንቀጽ 19 እስከ 21 አንቀጽ 19 እስከ 21 ኢነሁ ለቀውሉ ረሱልን ከሪም ይህ ቁርአን የክብር መልእክተኛው ንግግር ወይም ቃል ነው ይላል። አንድ ሰሞን ቁርአን የአላህ ቃል አይደለም ለማለት እቺን አንቀጽ እንደማስረጃ አድርገው ለመጠቀም የሚፈልጉ ወገኖች ነበሩ። ሙስሊም ነን ከሚሉ ከተወሰኑ ግሩፖች ወስደዋት ማለት ነው። ነገር ግን አንቀጹን በደንብ ላየው ሰው ይሄ ራሱ በጠቅላላ ጅብሪል ከአላህ ዘንድ ተልኮ ያመጣው መሆኑን ነው የሚያሳየው። ኢነሁ አይል ቁርአኒል ከሪም ይሄ ቁርአን እኮ ማለት ለቀውሉ ረሱሊን የመልእክተኛው ቃል ነው ሲል መልእክተኛው ጅብሪል ነው። ጅብሪል መልእክተኛ ከሆነ የላከው አላህ መሆኑ አያጠራጥርም። የተላከው ደግሞ ምንድነው ብለን ስንጠይቅ ምን ይሆናል ለዛኔ? የተላከው ቁርአን ነው። ጅብሪል የቁርአን ሳይሆን የጌታችን የአላህ ነው። የመልእክተኛው ቃል ሲል አይ ለተብሊግ ረሱልን ከሪም እንደማለት ነው። መልእክተኛው ያደረሰው ነው አድርስ ተብሎ በአግባቡ ማለት ነው። ይሄ መልእክተኛ ከሪም ነው፣ እጅግ የተከበረ ነው። ቁወቲን የኃይል ባለቤትም ነው። ዒንደ ቢል ዓርሽ መኪን የዓርሹ ባለቤት አላህ ዘንድም መኪን ልዩ የክብር ስፍራ ያለው ነው። ይሄ መልአክ አውርዶታል። ሙጣዒን ሰመ እላይኛው አድማስም የሚታዘዙለት ነው። እላይኛው አድማስ ማለት በሰማያት ያሉ መላእክት እዛ ቃሉ ተሰሚ የሆነ መላእክት የሚታዘዙለት ነው፣ አለቃቸው ነው ማለት ነው። አሚን በጌታ ወህይ ላይ ደግሞ ታማኝ ነው ይላል። አሁን ቁርአኑ ራሱ የጅብሪል አለመሆኑ መዝጊያውን ተናገረ። አሚን የሚለው ጅብሪል ታማኝ ነው ከተባለ ታማኝነቱ በምንድን ነው የሚሆነው? ሰው የራሱን መልእክት በማድረስ ታማኝነቱን መግለጽ ይችላል? ታማኝ ነው የሚባለው ከሌላ አድርስ የተባለውን ነገር በአግባቡ ሲያደርስ ነው። የራሱን ቃል ማድረስ ታማኝ የሚል አያሰጥም ማለት ነው። ጽናም ስለዚህ አንድ በመለኮታዊ ራይ ወህይን ከአላህ ተቀብሎ ወደ ነቢያት በማድረስ አላፍተን ላይ ተሰጠው መላእክት አለ፣ እሱም ጅብሪል ነው። ይሄን ነጥብ አይተናል። ሁለተኛ ومنهم الموكل بالنفخ في الصور ጥሩምባ እንዲነፋ በቀንዲቷ እንዲነፋ አላፍተና የተሰጠው መልአክ አለ። ማን ነው? وهو إسرافيل عليه السلام ملأكو إسرافيل تبلو يتطران ينفخ فيه بأمر الله نفختين بالله تزاز النافقات هلت جزي ينفع هلت جزي عندي نفع بترنباو يتززال الأولى للإماتتي يمجمر من نفات ياوي هنا نقر بتقل الله عندي موتنو والثانية للإحياء ሁለተኛው ያው መንፈስ ደግሞ ሙታኖች በተከላላ ነፍስ ዳግም ዘርተው እንዲቀሰቀሱ ነው። ያው ከኦደማዎች መካከል ሶስት ነው የሚሉም አሉ። ነፍሃቱል ፈዛ እንትባላለች በሰማያትና በምድር ያለው ሁሉ ይደነግጣል የተባለው እሱ ለብቻው ነው ሶስት ነው የሚሉ አሉ። አላኩልሃል በላጩ ሁለት ነው የሚሉት አሉ። ሁለቱም ሆነ ሶስት ቁም ነገሩ የቂያማ ቀን ፍጥረታት እንዲሞቱ በድንጋጤ እንዲያልቁ ተመልሰው እንዲቀሰቀሱ ይነፋል ማለት ነው። ይሄን በተመለከተ የሚናገሩ ብዙ ቁርአናዊ ማረጋገጫዎች አሉ። ከነዚህም ውስጥ አንዱ ሱራቱ ዙመር ቁጥር 68 ላይ ያለው በሱራቱ ዙመር 39ኛው ሱራ ቁጥር 68 ላይ ونفخ في الصور بكندم بتنفى غزيلا يا ملاك طرمباون يزو سينفا فصعق من في السماوات ومن في الارض وسمعت الناب مدري اللو كله بشهت يودك الا من شاء الله الله بتشا يشاو بتشا سيكر الله يشاو بتشا سيكر كلهم يموتال يطفال ثم نفخ فيه اخرى ሌላይቱ መንፈስ ደግሞ ድጋሚ ሲነፋ ይላል። ሁለተኛው መንፈስ ሲነፋ فإذاهم قيام ينظرون ሁሉም ከመቃብራቸው በመነሳት የሚደረግባቸውን ነገር ይከታተላሉ ይላል። አምላካችን አላህ በቀንድ እንዲነፋ ትእዛዝ የተሰጠው መልአክ አለ። በተለይ ይሄ መልአክ ከታዘዘበት ጊዜ አንስቶ ግንባሩን ወደ ላይ ቀና እንዳደረገ ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። ግንባሩን ብቻ ሳይሆን ጆሮውን በትኩረት ሰጥቶ ያዳመጠ ነው። ካሁን ካሁን ጌታ አላህ ነፋ ብሎ ታዘዘ ወዲያውኑ ሊነፋ ማለት ነው። የአላህን ትእዛዝ በመጠባበቅ ላይ ነው። እነዚህን ሁሉ ሺህ አመታት ማለት ነው የጌታውን ትእዛዝ እየተጠባበቀ ያለ ነው። ቀሊል ተቀመል ቀርና ያቺኛውን ጥሩምባውን ቀንዱን በአፉ እንደጎረሳት ግንባሩን ቀና እንዳደረገ ጆሮውን በትኩረት እየሰጠ የጌታውን ትእዛዝ ይጠባበቃል። ንፋስ ይባል ወዲያውኑ ሊነፋ ማለት ነው። አላህ ከዛ ቀን ድንጋጤ ሁላችንም ነጃ ይበለን። ሌላ ተጨማሪ ማረጋገጫዎችም ካስፈለገ ብዙ የቁርአናዊ ማረጋገጫዎች አሉ። سورة الأنعام قطر سبع سوستن ما يتشل على لاتشو وعراف سدست قطر سبع سوستلاي يهوك عندما النفات عندما النفا عملاك اتشن الله بكارو ندرون عن مالتو إهي ملاك إسرافيل عليه السلام تبلو يترال سوستن يا يسرى درشا كملائكا يسرى درشا متاتل سوستن يا وچو دقمو الموكلون ببني آدم عليه السلام بآدم لجوش لأي حلق تنا تسطوات شو يميسو انيا لأي دمو يبزالو يا جماعة ببني آدم لأي حلق تنا تسطوات شو يميسو اقسامنا شو نزي ብዙ ክፍል አላቸው። ይሄን ሶስተኛውን ከፋፍለን ማየት እንችላለን። ሃ አንበል ሃሌ ተውሃ አልክራሙል ካቲቡን ክቡራን ጸሐፊዎች ክቡራን ጸሐፊዎች የሚባሉዋል። ንግግራችንንም ድርጊታችንንም የሚዘግቡ ክቡራን ጸሐፊዎች ተብለው ይጠራሉ። በእኛ በበኒ አደም የተወከሉት ይሄም በሱረቱ ኢንፊጣር ላይ ተነግሯል። سورة الانفطار 83 ነው ወይም 84ኛ ሱራ አንቀጽ 10 እስከ 12 አንቀጽ 10 እስከ 12 ወኢና አለይኩም ለሐፊዚን ኪራማን ካቲቢን ያለሙነ ማ ተፈዓሉ ወኢና አለይኩም ለሐፊዚን በእናንተ ላይ ጠባቂ የሆኑ መላእክቶች አሉ ተጠባባቂዎች ኪራማን ካቲቢን ክቡራን ጸሐፊዎች ያለሙነ ማ ተፈዓሉን የምትሰሩትን ነገር የሚያውቁ የሆኑ ክቡራን ጸሐፊ መላእክቶች አሉ ይላል። 15 የቴክ ፌስት አታደርግም እንዴ? የሱራ ቁጥር ካልተነገረ በራስህ አታገኘው? እና እነዚህ ክቡራን ጸሐፊ ተብለው ይነገራሉ ማለት ነው። ሱረቱ ዩኑስ ቁጥር 21 ላይ እንደዚሁ ክቡራን ጸሐፊዎች መኖራቸው ይነግረናል ጌታችን አላህ። ብዙ ናቸው። ቀደም ስህተት ያልኩት አንደኛው እዚህ ጋር ነው። ያው አንቀጹ ጋር ስለርስ ነግራቸዋለሁ ስላልኩ ነው ዝም ያልኩት። አብደላህ አህመድ ሱረቱ ዩኑስ ምዕራፍ 10 ቁጥር 21 ቁጥር 21 ላይ ወኢዛ አዘቅነ الناس ሰዎችን ባቀመስናቸው ጊዜ ራህመተን ሚን ባዲ ضራ አመሰተሁም ካገኛቸው ችግር ካገኛቸው ጉዳት በኋላ ከኛ የሆነ ራህመትን ከኛ የሆነ እዝነትን ስንሰጣቸው ስናቀምሳቸው ኢዛ ለሁም መክሩን ፊ አያቲና ሰዎች ግን ተመለሰው በእኛ አንቀጾች ላይ ያሴራሉ ተንኮልን ይደልታሉ ወኢላሁ አስራው መክራ አረተው የናንተን ሴራ በማክሸፍ ከናንተ በላይ ሴራችሁን በሴራው በማጥበብ አላህ እጅግ ፈጣን ነው ብለ ነገራቸው ኢነ ሩሱላና የክቱቡነ ማ የምኩሩን الناس ሚዶልቱትን የሚያሴሩትን መልእክተኞቻችን እኮ ይጽፋሉ ይላል ጌታችን አላህ። ስለዚህም አምላካችን አላህ ክቡራን ጸሐፊዎች እንዳሉት ይነግረናል። ሱረቱ ዙኽሩፍ ቁጥር 80 ላይ እንደዚህ الاعراف 43 سوره الزخرف قطر 8 قطر 8 علي ام يحسبون يحسبالو ام يحسبون يغمطالو اندي ان لا نسمع سرهم ونجواهم ان يا مستراچون ان غلصاچون يمناوق مهونون يغمطالو بلا نغرو الناس اندملت ايدلن ورسولنا لديهم يكتبون መልእክተኞቻችን الناس ዘንድ በመሆን የሚያደርጉትን ሁሉ ይጽፋሉ ይላል። ስለዚህም ጸሐፊዎች አሉ። በተለይ ሱረቱ ቃፍ ከ16 እስከ 18 ያለውን ደግሞ እናያለን። ጌታችን በሱረቱ ቃፍ ምዕራፍ 50 ከቁጥር 16 እስከ 18 አሁን አብዛኞቻችሁ ስትናገሩላቸው የነበረው وَلَقَدْ خَلَقْنَا الْإِنسَانَ وَنَعْلَمُ مَا تُوَسْوِسُ بِهِ نَفْسُهُ وَنَحْنُ أَقْرَبُ إِلَيْهِ مِنْ حَبْلِ الْوَرِيدِ إِذْ يَتَلَقَّى الْمُتَلَقِّيَانِ عَنِ الْيَمِينِ وَعَنِ الشِّمَالِ قَعِيدٌ ما يلفظ من قول إلا لديه رقيب عتيد ولقد خلقنا الإنسان برقتم سوى فترنا إلى القتاجنا الله ونعلم ما توسوس به نفسه نفسي أو سميت وحسابه الصن يمتتشابه تونقر إنيا يمنا وكسنون برقتم فترنا وال ونحن اقرب اليه ان يكون رسول اجج يقربنا الى الله من حبل الوريد كدمسو كجماتو كغارو يبلط ان يكون رسول قربوچنا بتلي اذ يتلقى المتلقيان يعني اذ يتلقى بميقبابلو غزي المتلقيان ሁለቱ ተቀባባዮች አን ለየሚን በቀኝ በኩል ያሉትና ወአን ሽማል በግራ በኩል ያሉ ቀይድ ተቀማጭ የሆኑ ሁለቱ ተቀባባዮች በሚቀባበሉ ጊዜ ማ ይልፊዙ ሚን ቀውል ታዳ ሰው ከንግግር አንዲትም አይናገርም እህ ኢላ ለደይ እሱ ዘንድ ቢኖሩ እንጂ አለ ምን ቢኖሩ ረቂብ አቲድ ረቂብና አቲድ ቢኖሩ እንጂ። አሁን አብዛኛዎቻችሁ እዚህ ጋር ተሰውር ያደረጋችሁት ረቂብ ተብሎ የሚጠራ መላእካና አቲድ ተብሎ የሚጠራ መልአክ አሉ ነው። ይሄ ስህተት ነው። ዑለማዎች እንደገለጹት ተፍሲርም ላይ እንዳለው ረቂብና አቲድ የመላእካ የመላእኮቹ ስም ሳይሆን የባህሪ ስም ነው። ረቂብ ማለት ሚነል ሙራቀባ ተቆጣጣሪ ማለት ነው። አቲድ ማለት ተመልካች ጉዳዩን ተከታታይ የሚያይ ተገኝ የሆነ ማለት ነው። በስፍራው የተጣደ ነው። የነዚህ የመላእክት የባህሪ ስማቸው እንጂ የወል ስማቸው ሆኖ አይደለም። ረቂብና አቲድ የሚባሉ ሁለት መላእካ ናቸው ማለት ሳይሆን መላእካዎቹ ረቂብ ናቸው፣ ተቆጣጣሪ ናቸው፣ አቲድ ተመልካችና በስፍራውም ተገኝ ናቸው ለማለት የገባ እንጂ ጅብሪል ሚካኤል እንደሚባለው ስም ሆኖ አይደለም። ግልጽ ነው ወንድምህቶች? እሱ ዘንድ ረቂብና አቲድ አሉ ሲባል ተቆጣጣሪና ተመልካች ቁጥራቸው ብዙ ናቸው። ኪራመን ካቲቢን ያለው በጀማ አላህ ክቡራን ጸሐፊዎች ብሎ ነው የገለጻቸው። ገደባቸውን አላህ ይወቀው። በቀኝ በኩል ያለው ሐሰናትን ይጽፋል፣ በግራ በኩል ያለው እህታችን አራዳ ቀደም እንዳለችው ጊዜ አታድርጉት ብላለች ሰይአት መጥፎ ነገሮችን። እጅግ በጣም ግን የሚገርም ነገር አለ። በጣም የሚገርም ነገር ምንድነው? እሱ የግራ በኩል ወንጀል ስንሰራ አምላካችን አላህ ትእዛዝ ይሰጠዋል። ወንጀል ከተሰራበት ሰዓት አንስቶ ለስድስት ሰዓት ያክል ለ360 ደቂቃ ያክል ባሪያዬ ላይ እንዳትጽፍበት፣ በእነዚህ ስድስት ሰዓታት ውስጥ ተውበት አድርጎ ከተመለሰ አይጻፍም አስለም። ተውበት አድርጎ ከተመለሰ የቀኙ ሐሰናቱን እንደሰራኸው ሳይሆን እንደለየትከው ነው። እንደለየትከው ይጻፋል፣ ወስነህ ቆርጠህ እንደተነሳኸው። የግራው ደግሞ ሰርተኸው ለስድስት ሰዓት ያክል ዝም ይባላል። ባሪያዬ ተውበት አድርጎ ወደ እኔ ከተመለሰ እንድትተውት። አላህ ይሄ ባሪያ ተውበት አድርጎ ይመለስ አይመለስ ራሱ ያውቃል። አጃይብ ነው። ሱብሃንአላህ፣ የአላህ ረህመት። ከቅድም ጀምሮ ፌሩዝን ሬድና አንሬድ እያረጋችሁ ነው። አድሚን ለእኔ እኮ እጇ አይታየኝም፣ ለእናንተ እጇ ስለታያችሁ ነው አይደል? ትናንት እኔም እንደዚህ በጣም ሲቸገር ነበረ፣ ማይክ ላይ ያለ እየመሰለኝ። አዎ ስህተት ነው፣ እጇ አልወጣም። አብሽሪ፣ ምንም ችግር የለም አድሚ። እና አጃይብ ነው። የአላህ ረህመቱ እንደ አላህ ከረህመቱ ያካፍልን። በጣም ይገርማል። ይህን አይነት ትዕዛዝ ነው የሚሰጣቸው እነዚህ ክቡራን ጸሐፊዎች። እስቲ ከነቢያችን አለይሂ ሰላቱ ወሰላም ሐዲስም የተወሰነ እንመልከት። አን አቢ ሁረይራ ረዲየላሁ አንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? አቢ ሁረይራ ባስተላለፈው ሐዲስ ቃለ አላሁ ዐዘ ወጀል፣ ጌታችን አምላካችን አላህ በሐዲስ ቁድሲ ላይ እንዲህ አለ፣ ኢዛ ሀመ ዐብዲ፣ ባሪያዬ ካሰበ፣ ቢሰይአቲን፣ በመጥፎ ነገር ለመስራት ካሰበ ውስጡ እሳቦቱ ከመጣ ፈላ ተክቱቡሃ፣ አትጻፉበት። አለይህ በእሱ ላይ እንዳትጽፉት። ፈኢን አሚለሃ፣ ከሰራት ግን አሉ ስላስበው አይጻፍም። ከሰራው ግን ፈክቱቡሃ ሰይአተን፣ አንድ ኃጢአት ብላችሁ ጻፉለት፣ ጻፉበት። ወኢዛ ሀመ ቢሐሰነቲን፣ መልካም ስራ ለመስራት ደግሞ ካሰበ ፈለም ያዕመልሃ፣ ሳይሰራው ቢቀር ፈክቱቡሃ ሐሰነተን፣ አንድ ሙሉ ሐሰና ብላችሁ ጻፉለት። ፈኢን አሚለሃ፣ ተሳክቶለት አላህ ወፍቆት ከሰራው ደግሞ ፈክቱቡሃ አሽራ፣ 10 እጥፍ ድርብ አድርጋችሁ ያንን አንድ ስራ ጻፉለት ይላል ጌታችን። ረዋሁ ሙስሊም፣ ሙስሊም የዘገበው ሰሂህ ዘገባ ነው። ይሄ በበኒ አደም ላይ ከተወከሉ የመላእክት ግሩፖች ውስጥ አንደኛዎቹ ሀሌታ ውሃ ላይ የተቀመጡት ክቡራን ጸሐፊዎች ናቸው። ስንተኛው ነጥብ ላይ ነን? ያ ጀማ እንዳትረሱ፣ ስንተኛ ነጥብ ላይ ነን? ግራ እንዳትጋቡ። አዎ ሶስተኛው ሆነን 3.1 እንደሚባለው 3.2 እንደሚለው እየሄድን ነው ማለት ነው። ለ ኖ ኖ ፎርም ይባል የለም ሰላሞት። አሁንም ሶስት ላይ ነን። በበኒ አደም ላይ የተወከሉት ብለን ለብቻው ነው ያዝነው። ለ ወይም 3.2 አልሐፈዛ ጠባቂ የሚባሉ መላእክት አሉ። የመጀመሪያዎቹ ክቡራን ጸሐፊዎች አሉን፣ ድርጊታችንን ንግግራችንን የሚጽፉ። ሁለተኛዎቹ ደግሞ በመጠበቅ ስራ ላይ የተሰማሩ። እውነተኛ ጠባቂ አምላካችን አላህ ነው። አላህ የበለጠ ጠባቂ ሊኖርም አይችልም። ለዚህ ነው ያዕቆብ አለይሂ ሰላም فالله خير حافظ وهو ارحم الراحمين سوره يوسف قطر 64 ላይ በመራፍ 12 سوره يوسف قطر 64 ላይ አላህ ከጠባቂዎች ሁሉ የተሻለ ከአዛኞች ሁሉ በላይ አዛኝ ጌታ ነው። ነገር ግን እንደ ሰበብያው አምላካችን አላህ ጠባቂ መላእክትን አበጅቷል። ይሄን ቀደም ለክብራን ጸሐፊዎች የተጠቀምነውን አንደኛውን አንቀጽ እዚም ለጥበቃ መጠቀም እንችላለን። ሱራቱ ጣሪቅ ቁጥር 10 ላይ ያለው ሱራቱ ጣሪቅ ቁጥር 10 ላይ ምዕራፍ 85 ቁጥር 10 ላይ ወኢነ አለይኩም ለሐፊዚን ወእናንተ ላይ ጠባቂ መላእክቶች ተመድበዋል እንዳለው ሰውን የሚጠብቁ መላእክቶች አሉ። whether he is muslim or no ሙስሊም የሚሆን አይሆን ቁጥር 10 ላይ ነው። 85ኛ ሱራ ሱራቱ ጣሪቅ 86 ነው። ኦኬ ቁጥር 10 አልገው ቁጥር 10 ታራይታለ سورة الطارق 86 سورة وإن عليكم لحافظين كراما فاتحين قدم لمن دون البريت تكبلون ኦኬ ሱራቱ ለምፊጣር 82ኛው ነው። 82ኛ ሱራ ነው 86 ሳይሆን 82ኛ ሱራ ቁጥር 10 ላይ ና ጠባቂ መላእክቶች ተመድበዋል የሚለው ጠባቂ ናቸው። ተጨማሪ ሱራቱ ራዕድ ቁጥር 11 ሱራቱ ራዕድ 13ኛ ሱራ አንቀጽ 11 አንቀጽ 11 ላይ له معقبات من بين يديه ومن خلفه يحفظونه من أمر الله إن الله لا يغير ما بقوم حتى يغيروا ما بأنفسهم وإذا أراد الله بقوم سوءا فلا مرد له فلا مرد له وما لهم من دونه من واد له معقبات لسو لسولي تتكاكي وچالبت من بين يديه كفتلة فتمهن ومن خلفه كبستغلب يمي التكاكو تكاريهن تباك ملاك تالبت يحفظونه من أمر الله بع الله تزاز بع الله فكاد يتبكو تعادل سلزهم سون المتبكو መላእክቶች አሉ ብለን እኛ ሙስሊሞች አምነን ተቀበለናል። ሱረቱ አንዓም ቁጥር 61 እንደዚሁ ማራፍ 6 ሱረቱ አንዓም ቁጥር 61 ላይ وهو القاهر فوق عباده الله ከባሮቹ በላይ ሲሆን አሸናፊ ጌታ ነው። ويرسل عليكم حفظا በእናንተ ላይ ጠባቂ የሆኑ መላእክትንም ይልካል አለ። ጠባቂ መላእክትን ይልካል። ስለዚህ መላእክቶች ሐፈዛ ጠባቂ ተብለው የተመደቡም አሉ። وعن ابي هريره رضي الله عنه قال ان رسول الله صلى الله عليه وسلم قال اعلم كابي هريره بتلالفه حديث نبياتنا عليه الصلاه والسلام من قالوا يتعاقبون فيكم ملائكه بالليل وملائكه بالنهار በእናንተ ላይ መላእክቶች ይተካካሉ። የቀን መላእክትና የሌሊት መላእክት። የሌሊት የሚባሉት ከአስር ጀምሮ እስከ ሱብሂ ከእናንተ ጋር የሚሆኑት ናቸው። የቀን መላእክት የሚባሉት ደግሞ ከሶብሂ እስከ አሰር አብሯቸው የሚቆዩት ናቸው። ወይተሚዑነ ፊ ሶላት الفجر وصلاه العصر فجر والعصر ሶላት ላይ ይገናኛሉ። እንዴት ነው የሚገናኙት? ከሶብሂ ጀምረው እስከ አሰር ከኛ ጋር ቀኑን ይዋሉት ሊወጡ ሲሉ እነዛ ከአሰር ጀምሮ ደግሞ እስከ ሶብሂ ከኛ ጋር ለመቆየት ሲመጡ ይገናኛሉ። እነዚህ ደግሞ ከአሰር እስከ ለሊቱ ሶብሂ ከኛ ጋር አድረው ሊወጡ ሲሉ እነዛም በተራቸው ደግሞ ድጋሚ ያኛውን ቀን ለመቀጠል ሲመጡ ሶብሂ ላይ ይገናኛሉ። ለሶብሂና አሰር ሶላት ላይ ይገናኛሉ። ثم يعرج الذين باتوا فيكم تدنزيا كنانتا غار ادرو ينبروت كعصر اسك صبحي ينبروت ودلا يوطالو فيسالهم ربهم جيتاچن الله يطيقاچوال وهو اعلم بهم اسو كنسو بلا يتشالا اواقي هونو يال نغرغن اندي مسكرو نو ملائكوتچن راسو لمسلم باروچو مسكر اندي هونو سلميفلك الله كنسو بلاي اواقي هونو ياله جن يطيقاچوال من كيف تركتم عبادي باراوچن بمن هنيتا لاي نو تتاچواچو يمتاچو كده ينين باراوچ بمن هنيتا لاي تواچو قالوا يلالو الناس سيمسكرو فيقولون تركناهم وهم يصلون صبحي صلاتن يسجدوا تتناچو متان واتيناهم وهم يصلون መጀመሪያውን ማሱል ሰላት ስንመጣ እነሱ ዘንድ ሲሰግዱ ነው ያገኘናቸው ይላል። ይሄን መስክር ነው የሚመስክሩት። አላህ ይወፍቀን ከነዙ እንድንሆን። አልባሬ በታላይ ሰላት ወቅት ሱብሂና አስራን አሳልፈው መላእክቶች ያገኘናቸው እነዚህን በመጥፎ ቦታ ነው ቁማር ቤት ነው ወይ ጌም ላይ ነው ወይ የሆነ ተግባር ላይ ነው ተብለን ነገ ከመዋረድ ይሄ መስክር አይሻረንም ወይ ለኛ? አላህም በመስክሩ ይላቸዋል። ስንመጣ አሱር ሰላት ላይ ሆነን አገኘናቸው ስንለያቸውም ሱብሂ ሰላት እየሰገዱ ሰላት ላይ ሆነው ሰላት ነው ወሰላት ላይ ሰላት በተለያየም ሱብሂና አስር ሰላት መስገድ በጣም ወሳኝነት አለው ማለት ነው። የሚፈታተኑ ወቅቶች ስለሆኑ ያኛው የሥራ ሰዓት ነው አስሩ ሱብሂው የእንቅልፍ ሰዓት ስለሆነ ማለት ነው። አምስት ወቅት ሰላት ላይ ጠንካራ ልንሆን ይገባናል። አላኩልሃል رواه البخاري ومسلم بخارينا مسلم የዘገቡት ነው። ከዚህ ሐዲስ እንግዲህ ምን እንማራለን? በሰው ልጅ ላይ ተጣባቂ ሆኖ የተመደቡ አሉ የሚለውን እንማራለን። ሐመሩሃ ሐመሩሃ ወይም ስሪ ስሪ አልሙስተግፊሪን ለበኒ አደም ለአማኞች ለሙስሊሞች ኃጢያት ስርየትን ደግሞ የሚጠይቃል። የኃጢያት ስርየትን የሚጠይቁ ደግሞ አሉ። አላህ ለባሮቹ ይቅር እንዲል ያጥያት ስርየትን የሚጠይቁ። ይሄ ሱራ ምን ላይ ነው ያለው? الذين يحملون العرش ومن حوله ዙመር ላይ ነው ምን ላይ ነው? ሸድሩ ያ جماعه እንግዲህ ሱራው ስለወጣላችሁ ድረስ ቀለል ባለ አማርኛ حرام ምን ነው اوكي سوره تغنت سوره غافر مقراف 4 قطر 7 سوره غافر مقراف 4 قطر 7 الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به وَيُؤْمِنُونَ بِهِ وَيَسْتَغْفِرُونَ لِلَّذِينَ آمَنُوا رَبَّنَا وَسِعْتَ كُلَّ شَيْءٍ رَحْمَةً وَعِلْمًا فَاغْفِرْ لِلَّذِينَ تَابُوا وَاتَّبَعُوا سَبِيلَكَ وَقِهِمْ عَذَابَ الْجَحِيمِ الَّذِينَ يَحْمِلُونَ الْعَرْشَ إِنَّ عَرْشَنَا يَمْشَكَمُ إِلَى الْغِتَاجِنَ اللَّهُ ومن حوله عندهم بزوريو يالو بزوريو يالو يسبحون بحمد ربهم جتاچون اللهن كما مسجن غارا ياطروتال اللهن كما مسجن غارا ياطروتال ويؤمنون به بسن بتچنيا جتنت يامنالو ويستغفرون للذين امنوا لنزي على امنوتم سوچ ምህረትን ይጠይቃል። በምድር ላይ ሙእሚን ለሆኑ ሰዎች የመላእክት ዱዓ እንግዲህ መቅቡል እንደሆነ ምንም ጥርጥር የለውም፣ ሁላችንም እናውቃለን። እናም ሲለምኑ ምን ብለው ነው የሚያምኑት? የሚለምኑት ረበና ጌታችን ሆይ ወሲዐተ ኩለ ሸይእ ረህመተን ወዒልማ፣ አንተ ሁሉንም ነገር በእውቀትህ የሰፋህ ጌታ ነህና በረህመትህም በቸርነትህም ሁሉን ነገር የሰፋህ ጌታ ስለሆን فاغفر للذين تابوا لنزيا ودان تلتملسوا باوتش اباكه مهرتنا درقلاتشو واتبعوا سبيلك من قد منهم يتكتلوا لهونت وقهم عذاب الجحيم كجهنم ساتم اباكه تبكاتشو ومالت انزيهم دعاء لمناتشو يا كربانلو الله بالنسو دعاء كم يتكى مباروتش يدرقا اللهم آمين. ሱረቱ ሹራ ላይ ደግሞ 42ኛው ሱራ ሱረቱ ሹራ አንቀጽ 5ም ላይ እንደዚህ አንቀጽ 5ም ላይ ተካዱ ሰማዋት ወየተፈጠሩነ ሚን ፈውቂሂን ወልመላኢካ ተካዱ ሰማዋት ሰማያት ይቀርባሉ የተፈጠሩነ ሚን ፈውቂሂን ከበላያቸው ተሰነጣጥቀው ሊወድቁ ይቀርባሉ وَالْمَلَائِكَةُ يُسَبِّحُونَ بِحَمْدِ رَبِّهِمْ ملائكتم جتاچون اللهن كما مسكن غرا يا طروتال وَيَسْتَغْفِرُونَ لِمَنْ فِي الْأَرْضِ بمدر الله يلالهم من ذيهو مهرتين يطيقالو الا ان الله هو الغفور الرحيم اراچولاچون نقو الله مالتي قرباينا ازاني هونه جتا نو يلا አምላካችን አላህ እጅግ በጣም ሩህሩህና አዛኝ ከመሆኑ የተነሳ ለሙስሊሞች ለኛ ኢስቲግፋርን የሚጠይቁ መላእክትን መድቧል ማለት ነው። ይሄ ምን ያሳየናል? አምላካችን አላህ በእኛ ላይ ያለውን እዝነት አላህ ተጠቃሚ ያድርገን። መ 34 ሶስት ነጥብ አራት الحاضرون مجالس الذكر الله من يوصابت سموك في مدر قبت وطلعي يميسا التفوال كذا بكت قل يعونون الصابة يرمي قلت عند حديث لتقم الله شو وعن أبي أمامة الباهلي رضي الله عنه قال أبي أمامة الباهلي اندتنا اتقروا من على ذكر للنبي صلى الله عليه وسلم رجلاني نبياتنا عليه الصلاة والسلام زند هلت سويت توسو أحدهما عابد والآخر عالم عندنا عابدنا اللهم أملاكنا للعنى عالمنا عراكنا فقال هذا الساتشو منالو فضل العالم على العابد يا عراكي بلتشو بعابد ذات عالمي هو نسو عراكي نسو بعابد الله يالو بلتشو كفضلي على أدناكم ልክኔ ከናንተ ውስጥ ወይም ደሞ ከናንተ ዝቅተኛ ከሆነው ሰው እኔ ያለኝ ያክል ብልጫ ነው። የኢልምን ትልቅነት ሲገልጹ ዓሊም ያለውን ክብር ሲያስተምሩ እኔ በእናንተ ላይ ያለኝን ብልጫ ነው፣ አዋቂ የሆነ ሰው በአቢድ ላይ ያለው ብልጫ። ثم قال النبي صلى الله عليه وسلم كذا نبياتنا عليه الصلاه والسلام قالوا ان الله وملائكته واهل السماوات والارض الله ملائكته يسمعتنا يوم درب على بيته حتى النملة في جحرها كندان قابتون ببود بواد أسر هنا والحيتان في البحر أصروج ببحر أتشوسر هنا ليصلون على معلم الناس الخير سوج انتو يمي استمر لهنا سو دعا يادر قالوا ليصلون بمعنى يدعون دعا يادر قالوا أصروج ببحر أتشوسر ጉንዳኖች በጉድጓዳቸው መላእክት በሰማያት አምላካችን አላህ ከፍጡራን ሁሉ በላይ ሆኖ ይሄንን ዱዓ ይቀበላሉ። ሀታ ለሰዎች መልካም የሚያስተምርን ዱዓ ያደርጉለታል። ተው አውቆ ማሳወቅ ተምሮ ማስተማር አላህ ዘንድ እጅግ ልዩ ክብር ያለው መሆኑን ያሳያል። ስለዚህ መላእክቶች ምህረት ለማኝ መሆናቸውን መረዳት ይቻላል። 3.4 ሁድሩሁም መጃሊስ ዚክር ስሪያት ያው የሃጢያት ስሪያት ማለት ምን እንደሆነ ገብቶሻል? ሻባዝ መሰረዝ ማለት ነው። የኃጢያት ስርየት ተሰረየ ማለት ኃጢያቱ ተሰረዘ ጠፋ ማለት ነው። የኃጢያት ስርየት የኃጢያት መሰረዝ ይቅርታን ማስገኛት ማለት ነው። ወእያክ እሺ አራተኛ እውቀት ያለበት ስፍራ ላይ ይገኛሉ የሚለውን ደግሞ ከሐዲስ እናገኘዋለን። ሐዲሱ አቢ ሁረይራ ላይ የተነገረ ነው። قال رضي الله عنه قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም እንዲህ ይላሉ ان لله ملائكه الله ملائكتوች አሉ يطوفون في الطرق በየመንገዱ የሚዞሩ متجول جوالوች ማለት ነው يلتمسون اهل الذكر አላህን የሚያወሱ ሰዎችን ይፈልጋሉ። በቁርአንም በየትኛው መልክ በዳዋም አላህን የሚያወሱ ሰዎችን በመድር ላይ የዞሩ ይፈልጋሉ። فإن وجدوا قوما يذكرون الله አላህን በጀማዓ ሆነው የሚያወሱ ሰዎችን ሲያገኙአቸው ተናደው እርስ በርስ ይጣራራሉ። ሀሉሙ الى حاجتكم ኑ ወደ ጉዳያችሁ የምትፈልጉትን አግኝታችኋል እዚህ አካባቢ ተባብለው ይጣራራሉ። قال ዘጋቢውም ማለት በመከተል فيحفونهم بأجنحتهم إلى السماء الدنيا بكم فاتشو النزيهن الله يميوصوا بدارة كما امتو يا الله انقال يمين ما مارتن بكم فاتشو يكبب واتشوال ازداد وطالع سايوان اسكم الدراوي سماي درس ودلا يلتو يكرمي تو سماي مالتنا سماي اسكي درسو درس يكبب واتشوال يمول واتشوال الله يميوصوا هزو التنسي اغينيو النسونا اكبب كذين اسك سماي درس ሱብሃንአላህ ሲያስቡስ ሰው ወንድምና እህቶች እንኳን በዛ ብለው ሲያገኝ በአንድ መድረክ ላይ ምን አይነት ደስታ ነው የሚሰማው? መላእክቶች እንዳከበቡ ውስጥ ሲሰማ አሁን ስለአላህ ቃል የምንማማር ከሆነ ስለመልእክተኛው የምንማማር ከሆነ መላእክቶች ሲያከብቡን እስኪያስቡስ አላህ ይወፍቀን። እንግዲህ አከበውን ብቻ አይደለም እስከ ሰማይ ድረስ ተቀጣጥለው እኛ ባናያቸው ማለት ነው እስከ ሰማይ ድረስ ተቀጣጥለው እዚሁ አዳማጭ ይሆናሉ ማለት ነው። ከዛስ ይሄንን ይጨርሱና ይወጣሉ። ፈየስአሉሁም ረብሁም ጌታችን አምላካችን አላህ ይጠይቃቸዋል። ወሁወ አዕለሙ ሚንሁም እሱ ከነሱ በላይ አዋቂ ጌታ ሆኖ ሳለ ማ የቁሉ ዒባዲ ባሪያዎቼ ምንድነው የሚሉት ይሏቸዋል። ባሪያዎቼ ምን ይላሉ? አካባቢ ሰምተዋል። አሁን እንዲመሰክሩ ፈለገ ጌታችን። የኔ ባሪያዎች ምን ይላሉ? قالوا ይላሉ يقولون እንዴ ይላሉ ያንተ ባሪያዎች ይሰብሁነከ አንተ ከጎዶሎ ባህሪ የጠራህ ጌታ መሆነህን በመመስከር አንተን ሱብሃነከ ይላሉ ያጠሩሃል። ወይከብሩከ አንተ ከሁሉ በላይ ታላቅ ጌታ መሆነህን በመመስከር አላሁ አክበር ይላሉ ታላቅነትህን ይናገራሉ። ወይህመዱነከ ምስጋና ለአንተ ብቻ የሚገባ መሆኑን አውቀው አልহামዱሊላህ ይያሉ ያመሰግኑሃል። ወይመጅዱነከ እንቅና ለአንተ መሆኑን ብቻ እየመሰከሩ አልመጅዱለከ ይያሉ ታላቅነትን ይገልጻሉ። ይህንን ሲመሰክሩ ቃል ዘጋቢው አለ فيقولو ጌታችን አላህ ይላቸዋል ሐራአውኒ አይተውኛል እንዴ? فيقولون لا والله ما راوا ጌታችን አላህ ባንተ በራስህ እንምላለን በፍጹም አንተን አላየሁም ሳያዩህነው እንደዚህ የሚያከብሩ ይላሉ መላእክቶች። قال فيقول كذام ጌታችን አላህ ይላል وكيف لو رأوني ታዲያ ቢያዩ ኖሮ ሰላቸው ቢያዩኝ ኖሮ እንዴት ነበር የሚያመሰግኑኝ? ከጎዶሮ ባህሪ እንዴት ያጠሩኝ ነበር? እንዴት ነበር የኔን ታላቅነት የሚገልጹት ሲላቸው يقولون ምን ይላሉ መላእክቶች لو رأوك كانوا أشد لك عبادة ቢያዩህማ ለአንተ የሚኖራቸው ዒባዳ ለአንተ የሚኖራቸው አምልኮ እጅግ በጣም የበረታና የጠነከረ ይሆናል። ወአሸደ ለከ ተምጂደን ለአንተ ያላቸው ክብርና አልቅና እጅጉኑ የተለቀ ይሆናል። ወአክሰረ ለከ ተስቢሃ ለአንተውኑ እጅጉኑ የበለጠ ከጎዶሎ ባህሪ በማጥራት አንተን አጥሪዎች ሆነው ይገኙ ነበር። የቆሉ ከዛም ይላል ጌታችን አላህ ፈማ የስአሉኒ እንግዲህ አውሱ ምንድነው የሚጠይቁኝ? እነዚህ ባሪያዎቼ ምን እየጠየቁኝ ነው ሲላቸው የስአሉነከል ጀነተ ጀነትን ነው የሚጠይቁ። ረበና አቲና ፊ ዱንያ ሐሰና ወፊ አልአኺራቲ ሐሰና ወቂና አዛበ النار የመሳሰሉትን ዱዓ እያደረጉ ጀነትህን ነው የሚጠይቁ ፈየቁል ጌታችን ይላል ወሐራአውሃ ጀነትን አይተዋታል እንዴ ሲላቸው ويقولون لا والله يا ربي ما راوها جيتاچن الله وي بفتم بانتو سمن نملالن على يوتم جنتن يلالو يقولوا فكيف لو انهم راوها اش جنتن بيايوت نوروس انديت نبر طياقياچو يميهوناو سيلاچو يقولون يلالو لو انهم راوها جنتن ما بيايوت نورو كانوا اشد عليها هرسن لجنت يلاچو حبوت يجيغونو بتام يبرتا يهون نبر واشد لها طلبا اجبن بطام يفلغات نبر وادم فيها رغبه جنتني مكجلاتهم هناك يادغ يتلقى يمطى نبر فمما يتعوذون بمن الله طبقن يميلون طبقاتهم كمندنو ششتاتهم يقولون من النار كاسات طبقن يالون انتن يميطيقو غير يملسالو يقولوا ارىوها اساتن سايتواتال الى جيتاچن الله يقولون لا والله ما راوها جيتاچن الله وي بسمهم منالن على يواتم بفتو يقولوا يلال فكيف لو راوها بيات نوروس يقولون يلال ملائكه لو راوها بيات ما نورو كانوا اشد منها فرارا كجهنم اجج بطام يمشاشو يهونالو اججونو اهون كمشاشوت بلاي በጣም ይሸሻሉ واشد لها مخافه በጣሙንም በእጅጉኑ ይፈራት ነበር فيقول كذام ጌታችን ختامو لا ይላል فاشهدكم اني بلو اني انانته ማስመሰከራችኋለሁ አሁን የተናገራችሁት መላእክቶች መስክሩ اني قد غفرت لهم ለነዚህ ባሮቼ ኃጢያታቸውን ይቅር እንዳልኳቸው እናንተው መስክሩ يقول ملك من الملائكه ከመላእክቶች መካከል አንድ መልአክ ይናገራል አላህን ይጠይቃል ፊህም ፍላኑን ጌታችን አላህ በውስጣቸው እኮ ከሌከሌ የሚባል ሰው አለ ለይሰሚኑም ከነሱ ጋር ሆኖ አንተን ለመዘከር የመጣ አይደለም ኢነማ ጃአ ሊሃጀቲ እንዳልጋጣሚ ለሆነ ሀጃ ለሆነ ጉዳይ አብሮ ጣልቃ ይገባ እንጂ ይሄንን ዚክር ነይቶ የተቀመጠ አልነበረም ከነዚህ ሰዎች መካከል ለሀጃም የመጣ ነበር ይላል መላእክቱ قال جيتاچن من يلال هم الجلساء الذين تقمطوش ناتشو لا يشقى بهم جليسهم ابراچو يتقمطم بيون ايبلاش كنو جتغني سريف ابرات فوقت اندميبالو اللهن كميوسو باريوچ غارا لهاجو بتو بيونم ازاو يتقلاقلون كنسو غارا يهاطيات سريتن يهاطيات يقرطان يمياغنينو حديثو دغمو متفق عليه بين البخاري ومسلم بخاري ان مسلم يتسمى مبت جلس حديثنا وما لسنا الله كالنس يا درجة سنزي ذكر لي بجماعة الله من اهل اندم يودي اسينا لما لسنا ليلة عند حديث الجمر اللاجو عن أبي هريرة قال رسول الله صلى الله عليه وسلم كأبي هريرة بتلالف حديث نبياتنا عليه الصلاة والسلام منالو من نفس عن مؤمن كربة من كرب الدنيا كأند مؤمن لي كدنيا چنكة توست عندن چنكة يصب قدار سبب غنو بغنزب لهوني چلال بوقت بمردات لهوني چلال حيلنا قلبتن بمقصص بمكر لهوني چلال by any means በየትኛውም መንገድ ይሁን ብቻ ወንድምህ ወይ እህትህ የሆነ ችግር ላይ ወድቀው ካሉባቸው ችግሮች አንዱን ችግር ሰበብ ሆነ ወይም ሰበብ ሆነሽ ከዛ ችግር ካሰገድክለት ካሰገድሽለት نفس الله عنه قربة من قرب يوم القيامة ነገ ከተንሳው ቀን ከቂያማ ጭንቀቶች ውስጥ አላህም ጭንቀቱን ያሰገድለታል አላህም በዛ ሰበብ ያኺራውን ጭንቀት ከሰው የውላ ያነሳለታል ወመን ይሰራ አለ ሙዕሲሪ በጣም በተቸገረ ሰው ላይ ደግሞ ያገራና ያቀለለ በማገብ ያቀለለለት ሰው ይሰራ الله عليه في الدنيا والاخره በመድራዊ ህይወቱም ሆነ በአኺራ ላይ አላህ ገር ያደርግለታል እንደዛው ወመን ሰፈረ ሙስሊማን የሙስሊም ወንድምና እህትን ነውር ደግሞ የሸፈነ ያንን ነውር አይቶ ለሰው ሳይጋለጥ የሙስሊም ወንድሜ ወይም የእህቴ ነውሬን አላጋለጥም ብሎ አይቡን የሸፈነ ሰው ደግሞ ሰተረሁ الله في الدنيا والاخره الله በዱንያም በአኺራም አይቡን ይሸፈነለታል ወሰውት በተሰበሰቡበት አያጋልጠው والله في عون العبد الله اللي باراون በማገዝ ላይ ነው ما كان العبد في عون اخيه يا الله باريا ወንድሙን በመርዳት ላይ ስከሆነ ድረስ አንተ ወይ አንቺ ወንድምና አታችሁ በመርዳት ላይ ከሆናችሁ አላህም እኔ እናንተን በመርዳት ላይ ነኝ ወመን ሰለከ ጠሪቀ አንድ መንገድን የገባ ሰው የልተሚሱ فيه علما ሃይማኖታዊ ዕውቀትን ፈልጎ አንድ መንገድ የገባ ሰው አላህም ሰሐለላሁ ለሁ به طريقا الى الجنه በዚህ ሰበብ የጀነትን መንገድ ያገራለታል ومجتمع قوم ሰዎች አይሰባሰቡ في بيت من بيوت الله አሁን ከተፈቁ ጋር የሚያዘው የመጨረሻው ሐዲስ ይሄ ነው ከአላህ ቤቶች ውስጥ በአንደኛው ቤት ቢሆን አይሰባሰቡም የትነውነ ኪታብ አላህ ያአላህን መጽሐፍ የሚያነቡ ሆነው ወይተዳረሱነሁ بينهم በመሐከላቸው የሚጠናኑት የሚማማሩት ሆነው በአላህ ቤት ውስጥ አይሰባሰቡም الا نزلت عليهم السكينة የቀልብ እርጋታ ቢወርድባቸው እንጂ ሂላ አድርጋችሁ ታውቃላችሁ መስጊድ ስትገቡ እንዴት ልባችሁ እንደሚሰበሰብ ማህደራ ላይ ስትታደሙ ቀልባችሁ እንዴት እንደሚረጋጋ የቀልብ እርጋታ ሰኪና የተበታተነው የነበረው ደጅ ላይ ገና በረንዳውን ጥሰው ውስጥ ሲገቡ ሲቀመመጡ ያ የቀልብ እርጋታ ሰኪና ቢወርድባቸው እንጂ በፍጹም አላህ ቤት ውስጥ አይሰባሰቡ ወአሽየቱሙ الرحማ አላህ በረህመቱ በእዝነቱ ቢሸፍናቸው እንጂ አይሰባሰቡ وَحَفَّتْهُمُ الْمَلَائِكَةُ مَلَائِكَةٌ بِكَنْفَاتِهِمْ بِأَكْبَرِهِمْ إِنْجِ وَذَكَرَهُمُ اللَّهُ فِي مَنْ عِنْدَهُ اللَّهُ سُزَنْدِ يَلُّ مَلَائِكَةُ گَا سَمَاچَوْنِ يَانَسَا بِيَاوَسَاچَوْ إِنْجِ فِطْرَانِ يَنِ يَاوَسَاچِنْ نُو إِهْتُوچَانْ سَلَنِي تَالَّاقَنَتْ يَاسْتَمَارَچْ يَنِنْ تَالَّاقَنَتْ بِسَوْچْ مَكَاكِلْ هُنَا إِيَّمَسَكَرَچْ نُو بُلُو اللَّهُ ስማን አንስቶ በመላእክቶች መካከል ከፍ ያረጋታል እሷ ያአላህን ስም በእህቶቿ መካከል ቆማ ከፍ ስላረገች ስላአላህ ስላስተዋወቀች ስላስተማረች አላህም ደሞ ታላላቅ መላእክቶች ዘንድ ስምን ያነሳል ነው ያወሳቸዋል አያችሁ ይሄን ባሬ አያችሁ እቺን ባሬ እንዲህ ሲያደርጉ ይላል አላህ ከነሱ ያደርጋል ትንሽ ስም ባለው ሰው እንኳን ስንጠራቆ በጣም ደስ ይለናል ክብር ይሰማናል እከሌ ስምን ጠራኝ ብለን እንደሰታለን ጌታችን አላህ ሲጠራንስ በዛ ላይ ደግሞ ከኛ የሚበልጡ የሆኑ መላእክቶች ማለት ነው ያንን ለማድረግ ራሳችንን በኔ ያዘጋጅተን በእኽላስ እንማር እናስተምር ሸም እንዳይዘን ስምና ምንም ኋላ ቀር አይደለም ሁሌም ስልጣኔ ስለሆነ እህቶችን ሰብስበን እናስተምር ወንድሞችን ሰብስበን እናስተምር ይሄንን እድል እናገኛለን ረዋሁ ሙስሊም የዘገበው ሰሂህ ዘገባ ነው 3.5 ሌላው የሥራ ድርሻ በበኒ አደም ላይ የተወከሉ ሲባል 3.5 ነፍኽ الروح ነፍኽ الروح روحን መንፋት روح መንፋት ሌላኛው ደግሞ አምስተኛው በበኒ አደም ላይ የተወከሉበት የሥራ ድርሻ ነው 3.5 ቁጥሩ እንዳይንጣጣባችሁ حرمي يصاف تقدم جمره ستصف نبر وعليكم السلام ورحمه الله وبركاته جنت نو انا عبد الله ابن مسعود قال حدثنا رسول الله صلى الله عليه وسلم وهو الصادق المصدوق عبد الله ابن مسعود رضي الله عنه ان استلف لنا نبياتنا عليه الصلاه والسلام انذي حالو إن أحدكم يجمع خلقه في بطن أمه 40 يوما نطفة كان أنت وسط عندك والو فطرته تسواسمو بناتو ما حصل لي لاربع كان ياكل يفتو تطبطا هو يقويال ايه يوندس فارماسيت بسيتو ما حصل وسط الفو انقلالو صبرو كجبا بهالا لاربع قنات ياكل من هو يقويال يفتو تطبطا ሙጥፋ ሆኖ ይቆያል ثم يكون علقه مثل ذلك ከዚህ በኋላ ደግሞ በዛም ሳያ የረጋደም ይሆናል ثم يكون في ذلك مضغه በዚህ ውስጥ ደግሞ እንደገና ምን ይሆናል የሚላመጥ ይሆነ ቁራጭ ስጋ ይሆናል ቁራጭ ስጋ ثم يرسل الملك መልአክ ወደዚህ ማህፀን ይላካል። ፈየንፉሁ ፊሂ ሩህ፣ በውስጡም ሩህ ይነፋበታል። ወዩእመሩ ቢአርበዒ ከሊማቲን፣ አራት የውሳኔ ቃላቶችንም እንዲጽፍ ይታዘዛል። እነዚህ አራት የውሳኔ ቃላቶች ማን ናቸው? ቢከትቢ ሪዝቂሂ፣ አንድ ሲሳዩን እንዲጽፍ። ማህፀኑን ሰንጥቆ ከወጣ በኋላ ከተወለደ በኋላ በምድር ላይ በሚቆይባቸው ጊዜያቶች የሚያገኘው ሪዝቅ ወይም ሲሳይ፣ ወአጀሊሂ፣ ምድራዊ ቆይታው ስንት ዓመት እንደሚኖር፣ ወአመሊሂ፣ የሚሰራው ስራ ኸይርም ሆነ ሸር፣ አራተኛ ወሸቂዩን አው ሰዒድ፣ የጀሀነም ሰው እድለቢስ ወይስ የጀነት ሰው እድለኛ። አላሁመ ጀዓልና ሚነ ሱዓዳ። እነዚህ አራቱ ይጻፋሉ። ፈወለዚ አሉ ነቢያችን አለይሂ ሰላቱ ወሰላም ቀጠሉና፣ በዛኛው እምላለሁ። ማን ነው ያኛው? ላኢላሀ ገይሩ፣ ከሱ ውጭ ሌላ አምላክ የሌለው በሆነው ጌታ በአላህ እምላለሁኝ። ምንድን ነው አሉ? ኢና አሃደኩም፣ ከእናንተ መካከል አንዳችሁ፣ ለያዕመሉ ቢአመሊ አህሊል ጀና፣ የጀነት ባልተቤቶችን ስራ የሚሰራ አለ። ሐታ ማ የኩነ በይነሁ ወበይነሃ ኢላ ቢራ፣ በመሞትና በሰውየው መካከል የስንዝር ያክል እድሜ እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይከርምና፣ ፈየስቢቁ አለይህ ልኪታብ፣ ከአላህ ዘንድ አስቀድሞ የተጻፈለት ያ የውሳኔ ቃል ይቀድመውና፣ ፈያዕመሉ ቢአመሊ አህሊ ናር፣ በቀረችዋ የስንዝር እድሜ ውስጥ የጀሀነም ሰዎችን ስራ ሰርቶ፣ ፈየድኹለሃ፣ በዛው ጀሀነም ይገባል አሉ። አላህ ይጠብቀን፣ አላሁመ ነጂና። ወኢና አሐደኩም፣ በተቃራኒው ከእናንተ መካከልም አንዳችሁ፣ ለያዕመሉ ቢአመሊ አህሊ ናር፣ የጀሀነም ሰዎችን ስራ የሚሰራ አለ። ሐታ ማ የኩነ በይነሁ ወበይነሃ ኢላ ዚራኡን፣ በሰውየውና በሞት መካከል አንድ ስንዝር ብቻ እስኪቀረው ድረስ የጀሀነም ሰው ሲሰራ ይቆየና፣ ፈየስቢቁ አለይህ ልኪታብ፣ ከአላህ ዘንድ አስቀድሞ የተጻፈ የተወሰነው ነገር ይቀድመውና፣ በቀረችው አንድ ስንዝር እድሜ ላይ ፈያዕመሉ ቢአመሊ አህሊ ልጀነቲ ፈየድኹለሃ፣ የጀነት ሰዎችን ስራ ይሰራል፣ በዛው ጀነት ይገባል። አኽረጀሁ ልቡኻሪ ወሙስሊም፣ ቡኻሪና ሙስሊም የዘገቡት ሰሒህ ዘገባ ነው። ይህንንም በማድረግ ላይ በማህፀን የተወከለ መላኢካ አለ የሚለውን እንረዳለን ማለት ነው። እሺ ስንተኛ ገባን? 3.6 በሩ። አሁን ደግሞ 6.6 የለም እንዲህ አረም እሱ ነበር ሲጽፍ የነበረው። ሰላመት ወደስ ወጣ። 3.6 ይቅርታ። እሺ አምስተኛ ላይ ግን አልነበርክም ሺ ጊዜ ስትጠራ። 3.6 ያው አራት ትላለህ ያለመኖር ውጤት። 3.6 አዱአኡ ሊልሙእሚኒን፣ እለታዊ ደግሞ ዱዓ አድራጊ መላኢካዎች፣ በየለቱ በየቀኑ ዱዓ አድራጊ መላኢካዎች። አልቃጥቅ ዋፎን አፎን አድሚን እየተቀዳ ስለሆነ ብዬ ነው። ማይክ ማንም ሰው እንዳይዝ እስኪጨርስ ድረስ። እሺ 3.6 አፎን ሀቢቢ፣ እለታዊ ዱዓ አድራጊ መላኢካዎች አሉ፣ እንዳትረሱት። ይሄንንም አን አቢ ሁረይረተ ረዲየላሁ አንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? ማ ሚን የውሚን አሉ፣ አንድም ቀን የለም፣ አንድም ቀን የለም። ዩስቢሁ ልዒባዱ ፊሂ፣ ሰዎች አንግተው የሚውሉበት አንድም ቀን የለም። ኢላ መለካን የንዚላን፣ ሁለት መላእኮች የሚወርዱ ቢሆኑ እንጂ። ሰዎች አንግተው በሚውሉበት ዕለታዊ ቀኖች ውስጥ ሁለት መላኢካዎች የሚወርዱ ቢሆኑ እንጂ የለም፣ ይሄ ቀን ከነሱ ያገለለ። ምን የሚሉ ነው ጥያቄው። ፈየቁሉ አሐዱሁማ፣ አንደኛው ይላል፣ አላሁመ አዕጢ ሙንፊቀን ኸለፋ፣ አላህ ሆይ ለሚለግስ ምትክን ስጠው እያሉ ዱዓ ያደርጋል። ወየቁሉ ልአኸሩ፣ ሌላኛው ይላል፣ አላሁመ አዕጢ ሙምሲከን ተለፋ፣ ለሚይዝ ለሚቋጥር ደግሞ ችግርን ድህነትን ለግስበት እያለ ዱዓ ያደርጋል። ሌላኛው ለሚሰጥ ተካለት፣ ሌላኛው ለሚቋጥር ቋጥርበት እያለ ዱዓ ያደርጋል። ስለዚህ አትቋጥሩ፣ መቋጠር ጥሩ አይደለም። የመላኢካ ዱዓ ተቀባይነት አለው። 3.7 3.7 ከበኒ አደም ጋር በተገናኘ መልኩ ታአሚኑሁ ማል ሙሰሊም ከሰጋጆች ጋር አሚን የሚሉዋል አሚን የሚሉዋል አና አቢ ሁረይራ ረዲየላሁ አንሁ قال قال النبي صلى الله عليه وسلم ከአቢ ሁረይራ በተላለፈው ሐዲስ ነብያችን صلى الله عليه وسلم ምን አሉ اذا امن القارئ امامچو فاتحان قرتو አሚን ሲል فأمنوا أنتم تكتلاتكم آمين بلو فإن الملائكة يؤمنون ملائكتكم آمين لاللو فمن وافق تأمينه تأمين الملائكة هذا يا يراس آمين يمنوا ملائكاتك آمين كمينو تقرى يتسمى ماننا يجتما اقل كالك الله توفق غفر له ما تقدم من ذنبه كذب في تسرحه حتيات يسرز اللعب رواه البخاري ومسلم رواه البخاري في الصحيح بخاري بسهي زقبه يزقبه نو من امترطر الله الله برحمته انده لباروكو يكفته اكزيبيشن نو لباروكو يكفته بازار نو قلد انده مثلا امتكام بس الله بالنزي هلو منجد حتياتات لسرز قلقابي تشالو كالا كان يامي تطبقه አሚን ብለን ተቀበለን መስራት ነው ስምንተኛ 3.8 3.8 سؤالون في القبر በቀብር የሚጠይቁ ደግሞ አሉ ቀብር ላይ ጠያቂዎች አሉ ወሁማ ومنهم الموكلون بفتنه القبر በቀብር ፈተና ላይ ሐላፍትና የተሰጣቸው አሉ وسؤال العباد في قبورهم ባሪያዎችን በመቃብራቸው ውስጥ ይጠይቋቸዋል ማታርዘይ هو عندهم وهما منكر ونكير منكرنا نكير ناتشو معناتنا وقد دلت على ذلك الاحاديث الصحيحه اهل بتملكته صحيح وهو حديثات عملكتهونال اخرج الشيطان من حديث انس بن مالك رضي الله عنه عن النبي صلى الله عليه وسلم قال البخاري ومسلم بزغبوا صحيح زغبا انس بن مالك اللي استرالفلن نبياتنا عليه الصلاة والسلام اندهالو منالو إن العبد إذا وضع في قبره عندي الله بريع مكابر لي كتكمتات كتكبر بها لا مالتنا وتولى عنه أصحابه كباري ونوس قبر أبروتشو ودعالوه لو جربا ستو من رابر سيجمرون إنه ليسمع قرآن عليهم يجعما تشون كوتي يسمعنا سيملسو የጫማቸውን ኮቴ ይመለሳል ይስይሰማል ከዛም ያቲሂ መላእካኒ ሁለት መላእካዎች ይመጡታል ፈዩቃይዳኒ ያስቀምጡታል ፈየቁላኒ ለሁ ይጠይቁታል ለሱ ማ ኩንተ ተቆሉ في هذا الرجل ስለዚህ ሰው ምንድን ነበር መተላው ይጣል ያኒ መሐመድ ሰለላሁ ዐለይሂ ወሰለም ስለ ነብያችን ዐለይሂ ሰላቱ ወሰለም ዱንያ ላይ እያለ ስለዚህ ሰው ምን ተለበር ይሉታል فأما المؤمن أمانك ولما فيقول يلال أشهد أنه عبد الله ورسوله وصي الله بارينا منك تنيو اندهونا عاو يمجمّر يوم الشيطة الله يطبك ما ننبل إلا بتوزابة جلما قل برهان أمي هنا نمنتها تشننا سرات تشننا من إلى اللي أمؤمنوا يا الله بارينا منك تنيو مهنون إما سكر الله له بكونفيدنس ينات قرال فيقال له فدائهن نعمان ينتال يملسون انظر الى مقعدك من النار ايوه مكمجا هنا ونسات كاسات ودهنا ومكمجا تملكت يلتال قد ابدلك الله به مقعدا من الجنة بذي بمنة سبب الله يجنة مكمجا لان تازقات جنية الله يجنة مكمجا عزقات جنية لو تنلل قال النبي صلى الله عليه وسلم نبياتنا عليه الصلاة والسلام قالوا فيراهما جميعا ولتن من ملكاته يا مجمره ومكمچا اماي باي ونورو يتزغاجلت بمنته سبب يتلوطلتنم يجنت مكمچا يملكتها قالوا وان الكافر كافر كاذب دغمو او المنافق ايه فطراطاري الناس مساي منافقو دغمو فيقولوا يلال سلاذي سو من تلالس يبال لا ادري علاوكم يلال كنت اقول ما يقول الناس انديو سوچ مينوت النجر تكتيه እንነበረ እንጂ ሌላ ምንም ማውቀው ነገር የለም ፈይቃሉ ይባላል ላደረይተ ወላ ተለይተ አላወቅም አላነበብክም ማለት አትወቅ አታንብብ አሁንም ثم يضرب بما قرطت من حديد ببرت مدوشا يمطال چنقلاتو ضربتن بين اذني بهلت جوروچو محكل محل اناتو لاي جورو محل اناتو لاي بهلت جورو محكل ببرت مدوشا يمطوتال فياسيه صيحه عند غزي بتشاي چوحال عند غزي بتشاي چوحال يسمعها من يلي ከሱ ውጭ ያሉት ሁሉ ይሰማሉ የሱን ጩኸት ኢለ ተቀለይን ተቀለይን ሁለቱ ትላልቅ ፍጥረታት ሰውና ጂኒ ሲቀራሉ እንስሳው ይሰማዋል መላእክቱ ይሰማዋል hatta አንዳንድ ጊዜ በጫካ ውስጥ እንስሳዎች ምንም ነገር ሳያዩ ደምብረው ይወጣሉ ማቆሚያ ሳይኖራቸው ደምብረው ይወጣሉ ይሄንኑ ሰምተው ነው የሚባለው ለምን ከሰውና ከጂኒ ውጪ ማንም እንዲሰማው ተደርጓል ነብያችን የዚህን ህክማ ሚስጥሩን በሌላ ሐዲስ ነግረውናል አላህ ዱዓ አድርጌ የቀብረን ጩኸት እንዲያሰማችሁ ባደርግ ኖሮ አሉ ራሳቸው ሙታኖቻችሁን አትቀባበሩም ነበር አሉ ማን ነው የሚቀብረው ሄዶ ማን ሄዶ እንደዚህ አይነት ቦታ ላይ ይቀብራል አላህ በረህመቱ ሸፈነው ይሄን ነገር ማለት ነው ስለዚህ ከሰውና ከጂኒ ውጪ ያለው ይሰማዋል አንዴ ብቻ አላህ ይጠብቀን ዛሬም በእምነታችን ኮንፊደንስ ይኖራን ከልባችን እንመን ያሳፍረን የሚገባ ነገር አይደለም ቀብር ላይ እንዲህ አይነት ጥያቄ አለብን ለቀብር ጥያቄ ራሳችንን እናዘጋጃው በጥቅሉ ሶስት መሰረታዊ ጥያቄዎች ነው መረቡ ከልባላለን ማን ነው ጌታ ስንባል ምን መልሰው መልስ መኖር አለበት ወማ ነብዩ የተላከልህ ነብይ ስንባላለን ሶስተኛ ደግሞ ወማ ዲኑክ ምትከተለው ሃይማኖት ዲንህ ምንድነው መባሉ አይቀርም ስለዚህ ኢንሻአላህ መመለስ አለብን ስንት ነጥብ ተመለከትን ማለት ነው ጀማ ሶስት ነጥብ ስምንት ላይ ደረሰን በጣም ጥሩ እሺ አራተኛ ብላችሁ ያዙት እንግዲህ ሶስተኛው ለብቻው ስምንቱን ያካተተ በእኛ ጉዳይ ላይ የተያዘ ስለሆነ ነው እዚሁ ከዱንያ ህይወታችን ጋራ የተገናኘ ሌላው አራተኛው ስለ መላእክት የሥራ ድርሻ የምናየው ደግሞ ኦኬ ቆይ ቆይ 3.9 3.9 ቀጥል ቀጥል ተገኝታለች ወመንሁም الذين يتنزلون على المؤمنين عند الموت ጣረ ሞት ላይ የሚወረዱ መላእክቶች አሉ ጣረ ሞት ላይ በስራት ነጋሪዎች ወጭር ቋንቋ በስራት ነጋሪዎች يثبتونهم فلا اله الا الله مسكرነት ቃል የሚያጸናቸው ويبشرونهم بالجنه በጀነት የሚያበስሯቸው በስራት ነጋሪ መላእክቶችም አሉ። ይሄም ሱራቱ ፉሲለት ቁጥር 30 ላይ ተገልጿል። በመራፍ 41 ሱራቱ ፉሲለት ቁጥር 30 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነል ለዚነ ቃሉ ረብና አላሁ ሱመስተቃሙ ثُمَّ اسْتَقَامُوا تَتَنَزَّلُ عَلَيْهِمُ الْمَلَائِكَةُ أَلَّا تَخَافُوا وَلَا تَحْزَنُوا وَأَبْشِرُوا بِالْجَنَّةِ الَّتِي كُنتُمْ تُوعَدُونَ نَحْنُ أَوْلِيَاؤُكُمْ فِي الْحَيَاةِ الدُّنْيَا وَفِي الْآخِرَةِ وَلَكُمْ مَا تَشْتَهِي أَنفُسُكُمْ وَلَكُمْ فِيهَا مَا تَدَّعُونَ نُزُلًا مِّنْ غَفُورٍ رَّحِيمٍ إِنَّ الَّذِينَ قَالُوا رَبُّنَا اللَّهِ النَّزَّا قِفَاتْشِنَا اللَّهُنَا يَعْلُوا هُمَّ اسْتَقَامُوا كَزَّنْ بَزِّهِمْنَ تَعْشَوْ بَدُنِيَا هِيُوْ تَعْشَوْ لَا يَسَلْنُوا تتنزل عليهم الملائكه بچرشا موت لاي طار موت است سيغمو ملائكه وتش يوردالو ምን ይሏቸዋል? አላ ተኻፉ፣ ከአሁን በኋላ ምን ይገጥመናል ብላችሁ አትፍሩ። ወላ ተሕዘኑ፣ ባሳለፋችሁትን ነገር አትተክዙ፣ አትዘኑ። ወአብሽሩ ቢልጀና፣ አይዟችሁ እንኳን ደስ ያላችሁ በጀነት ብለው ያበስሯቸዋል። አለቲ ኩንቱም ትዋዱን፣ ያቺ ትቀጠሯት የነበረቻት ጀነትን እንኳን ደስ ያላችሁ ይሏቸዋል። ነህኑ አውልያኡኩም ፊል ሀያት ዱንያ፣ እኛ በምድራዊ ህይወታችሁ ላይ ረዳቶቻችሁ ነበርን። ወፊል አኺራ፣ እንዲሁም በመጨረሻው ዓለም ረዳቶቻችሁ ነን ይላሉ 31ኛው ላይ። ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ እናንተም በጀነት ውስጥ የምትፈልጉት ነገር ሁሉ አላችሁ። አጠቃላይ ወለኩም ፊሃ ማ ተዳውን፣ የምትመኙት ነገር ሁሉ በጀነት ተቀምጦላችኋል። ኑዙለን ሚን ገፉር ረሂም፣ ይሄ እጅግ በጣም ሩህሩህ እና አዛኝ ከሆነው ከጌታ አላህ ለእናንተ የተዘጋጀ መስተንግዶ ነው ይሏቸዋል። ሙበሽራት፣ ብስራት ነጋሪዎች አሉ ማለት ነው። አስረኛ 3.10 ومنهم الذين ينذرون الكفار عند الموت، تسفاس قراجوش استنقاقيوش دمو አሉ ለካሃዲያኖች ጻረ ሞት ላይ እነሱን የሚያስጠነቅቁም አሉ። وينزعون ارواحهم نزعا شديدا، እንደውም ሩሃቸውን ሲያወጡ በጣም አስጨናቂ በሆነ መልኩ የሚያወጡ ተብሎ የተገለጹት ማለት ነው። سورة الأنعام قطر 93 لاي مغرف 3 قطر 93 مغرف 6 مغرف 6 قطر 93 لاي ولو ترى إذ الظالمون في غبرات الموت والملائكة والملائكة باسطوا أيديهم أخرجوا أنفسكم اليوم تجزون عذاب الهون ولو ترى إذ الظالمون في غمرات الموت بتملكة نرويلة بدلن يهون سووش تعار موت استقبتو تعار موت لا يهونو والملائكة باسطوا أيديهم ملائكة وشجوشا تنزرقتو أخرجوا أنفسكم نفسو تشجوهن عوتو ضميباتشو بزيه اليوم تجزون عذاب الهون ዛሬ አዋራጅ የሆነውን ቅጣት ትቀምሳላችሁ በሚሏቸው ጊዜ ሁኔታውን ብትመለከት እጅግ አስደንጋጭ የሆነ ነገር ትመለከት ነበር በማለት ጌታችን አላህ እንደዚህ አይነትም እንዳሉ ይነግረናል ማለት ነው። ኦሬዲ ይሄን ከተረዳን አሁን ከሰው ክልል እንውጣና አራተኛውን መላእክት እንየው። የሥራ ድርሻ ያለው ቁጥር 4 በሉ። አንደኛ ማን ብለናል? የመላእክት የሥራ ድርሻ በወሂ ላይ ኃላፊ የተሰጠዋል። ሁለተኛ ምን አለ? ከወሂ ቀጥሎ በቀንድ የሚነፋልን ኢስራፊልን። ሶስተኛ ደግሞ በበኒ አደም ላይ ኃላፊነት የተሰጣቸው ብለን በበኒ አደም ውስጥ ለአስር ከፈልናቸው። ይሄ የመጨረሻው ያሁኑ ያው እንግሊዝኛው ላይ ፔስት አድርጎታል እኮ ሐሰናት ሱረቱል አንዓም ቁጥር 93 አልሐምዱሊላህን እየተከታተላችሁ ሱረቱል አንዓም ምዕራፍ 6 ቁጥር 93 ጥሩ። አሁን አራተኛ እንሂድ። እንግዲህ በሶስተኛው ላይ ከአንድ እስከ 10 ካየው በቂ ነው። አራተኛ ደግሞ ወሚንሁም መን የቅቢዱ አርዋህ፣ ሩሆችን የሚወስድ ወየተወፈል አንፉስ፣ ሰዎችን የሚገል መላኢካ ደግሞ አለ። ይሄ ለብቻው ነው፣ ምክንያቱም በሰው ብቻ ስለማይገደብ በኒ አደም ላይ ብቻ አንለው። ትላንትና እንዳየረው ሁሉም መላኢካዎች ይሞታሉም ስለያሉን ማለት ነው። ይሄ የሥራ ድርሻ ያለው መልአክ ማን ተብሎ ይጠራል? መለኩል መውት፣ መለኩል መውት፣ የሞት መልአክ። አዝራኢል የሚባል ስም የለውም። ይሄ አሰር ላይ ነው የመጣው፣ በቁርአንና በሐዲስ አልተገኘም። እና የሞት መልአክ ተብሎ ይጠራል ማለት ነው። سورة السجدة قطر أسرع عند لي بسورة السجدة مأرف سلاسة هلت قطر أسرع عند لي قل يتوفاكم ملك الموت الذي وكل بكم በእናንተ ላይ የተወከለው የሞት መልአክ ይገላችኋል ብለህ ነገራቸው። ثُمَّ إِلَى رَبِّكُمْ تُرْجَعُونَ ከዛም ወደ ጌታችሁ ትመለሳላችሁ ብለህ ነገራቸው ይላል። የሞት መልአክ የሚባል እንዳለ ሙስሊሞች አምነን ተቀብለናል ማለት ነው። ነገር ግን እሱ ዋናው ነው እንጂ ረዳቶችም እንዳሉት ልናውቅ ይገባል። በሱ ትእዛዝ የሚያከናውኑ ሌሎችም አሉት። ቁርአን በብዛት ይጠራቸዋል። ሱረቱል አንዓም ቁጥር 61 ላይ ማዕራፍ 6 ሱረቱል አንዓም ቁጥር 61 ላይ hatta idha jaa ahadakumul maut ከእናንተ ውስጥ አንዳችሁ ሞት በመጣበት ጊዜ ተወፈቱ ሩሱሉና መልእክተኞቻችን ይገልኑታል ነው ያለው። ብዙ ናቸው ማለት ነው። ወሁም ላ ይፈሪጡን ከታዘዙት የማይጎድሉ ያልታዘዙትን የማይሰሩ ድንበር የማይጥሱ የሆኑ መልእክተኞቻችን ሩሁን ይወስዳሉ ይገልኑታል። አላኩል ያህል መለኩል መውት በዋነኝነት ነው ይሄ አራተኛ የመላእክት የሥራ ድርሻ የሚለው ውስጥ የምናየው ነው ማለት ነው። አምስተኛ ومنهم خزنه الجنه يجنت زبنوچ አሉ። يجنت زبنوچ القائمون برعايه اهل الجنه ونعيمه يجنت ሰዎችን ጸጋ የሚተባበቁ የነሱን እንኳን ደሳላችሁ በስራት ለመስጠት የተዘጋጁ መላእክቶች አሉ። الله ከነሱ ያድርገን። ሪድዋን የጀነት ዘበኛ ነው የሚል መረጃ ግን የለም። ሪድዋን የጀነት ዘበኛ ነው የሚል የለም። አላ ኩል ሐል የጀነት ዘበኞች አሉ። ቃለ ተዓላ አላህ ሱረቱ ዙመር ቁጥር 73 ላይ እንዲህ ይላል። ማዕራፍ 39 ቁጥር 73 ላይ hatta idha ja'uha በመጧትም ጊዜ وفتحت ابوابها يجنتم دجافوچ بتكفتو گزي وقال لهم خزنتها زبنوچم يلالو سلام عليكم سلام بنانت لايهون انتم انكم دسيالاچو فدخلوها خالدين بنو زوتاري ستهونو گبوات نصهوناچو بمنطاتاچو مكنيات زلالم زوترو يبالالو ይሄ ድርሻ የተሰጣቸው አሉ። አምስተኛ ማለት ነው። ስድስተኛ ወሚንሁም ኸዘነቱና የጀሃነም ዘበኛ የጀሃነም ዘበኛ ተብሎ የሚጠሩ አሉ። القائمون على عذاب اهلها በውስጧ ያሉ ሰዎችን በመቅጣት ስራ ላይ የተሰማሩ قال تعالى في اوصاف خزنه جهنم ስለ جهنم ዘበኞች ባህሪ ሲናገር سورة التحريم قطر 6 ላይ سورة التحريم مأرف 66 قطر 6 لاي عليها ملائكة غلاظ شداد مالك يا أيها الناس قوا أنفسكم وأهليكم نارا يا أيها الذين آمنوا قوا أنفسكم وأهليكم نارا إنانت أمناك سموتشي إنانت من بيت سموتشاتشونم كأسات تبقون وقودها الناس والحجارة إتشيسات مالت ሰዎችና ድንጋይ የሆነች መከታታያ አለይሃ መላእካ በሷ ላይ መላእክቶች አሉ። ግላዙን ጨካኞች ሽዳዱን ብርቱዎች ላ ያዕሱና አላህ ማ አመረሁም አላህ ካዘዛቸው ትእዛዝ ምንም ፍንክች የማይሉ ወየፍዓሉነ ማ ዩእመሩን የታዘዙትን የሚተገብሩ አሉ። የጀሃነም ዘበኞች ማለት ነው። ብዙ ናቸው፣ ልንገድባቸው አንችልም። ورئيس خزنه النار هو مالك عليه السلام ዋናቸው ግን مالك ተብሎ ይጠራል። የጀሃነም ዘበኛ ዋና አለቃው مالك ተብሎ ይጠራል። قال تعالى الله سوره الزخرف قطر 77 ላይ ነግሮናል። በሱረቱ الزخرف ማዕራፍ 43 قطر 77 ونادوا يا مالك انت مالك ሆይ በማለት ተጣሩ። ምናሉ ሊየቅዲ አለይና ረብክ ጌታ በእኛ ላይ ሊወስን ይችላል ወይ? በቃ እንሙት ጌታ ሊወስንብን ይችላልን? ቃል እሱም ይላቸዋል ኢነኩም ማኪፉን በውስጧ ተቀማጮች ናችሁ ዘውታሪዎች ናችሁ ብሎ ይመልሳቸዋል ማለት ነው። አላህ ከእሳት ይጠብቀን እና አላኩል ያህል ስንት ነጥቦችን አየን በነጠላ ስለ መላእክት የሥራ ድርሻ ስድስት ያው አንደኛው ላይ 10 ታይቷል ለብቻው እኛን በተመለከተ ሌሎችም ብዙ የሥራ ድርሻ አላቸው በጊዜው ትንሽ አለቻው ነውቀስ እናንተን ለማካፈል ነው አላህ በሰማነው ተጠቃሚ ያደርገን ዛሬ ሁለተኛው ነጥብ በዚህ መልክ ካየን ኢንሻአላህ በቀጣይ ፕሮግራማችን ደግሞ ሌሎች ነጥቦችንም እናያለን መጨረሻ ላይ በመላእክቶች ማመን ወይም ደግሞ በዚህ በተገለጸው መልኩ ማወቅና መረዳት ምንድነው ጥቅሙ ባንድ ሙስሊም ህይወት ውስጥ የሚያመጣው ለውጥ ምንድነው የሚለውንም አብረን ኢንሻአላህ እንመለከታለን ጃአልኒ አላሁ ወኢያኩም من الذين يستمعون القول فيتبعون احسنه مايك ازو مايك